وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون أولئك جزاؤهم مغفرة من ربهم وجنات تجري من تحت الأنهار خالدين فيها ونعم أجر العاملين وقد خلت من قبلكم سنن فسيروا في الأرض فانظروا كيف كان عاقبة المكذبين هذا بيان للناس وهدى وموعظة للمتقين وسارعوا إلى مغفرة من ربكم فجتاجوا لهنا مرت تتادقوا በፍጥነት የአላህን ምህረት የምታገኙበትን ነገር ስሩና ተረባረቡ እንደማለት ነው። ወጀነትን አርዷ ሰማዋቱ ወልአርድ ስፋቷ ደግሞ ሰባቱን ሰማያትንና ምድርንም ጭምር የምታለውን ጀነት ለማገኘትም ተጣጣሩና ተስቀዳደሙ ወዒደት ልልሙተቂን ይህ አይነቷ ጀነት ጌታቸውን ለሚፈሩና የእሱን ፍቃድ ለሚያከብሩ ባሮቹ የተዘጋጀች የሆነች ነችና እሷን ለማግኘት ሁላችሁም በትጋትና በንቃት ተንቀሳቀሱ ይላል አላህ ሱብሃነሁ ወተዓላ። እና እንግዲህ ይህን ለማግኘት የሚቻለው አላህ ያዘዘውን ነገር በመስራት የከለከለውን ነገር በመከልከልና የመከረውን በመቀበል በመከተል ስለሆነ በዚህ መልክ ጀነትን ለማግኘት ሞክሩ በላቸው ይላል። አለዚነ ዩንፊቁነ ፊስ-ሰራኢ ወድ-ደራ እና እነዚህ አላህን የሚፈሩ ባሮች የሚባሉት ምልክታቸው ምንድነው ብትሩ እነርሱ ገንዘባቸውን የሚያወጡት ናቸው በደስታም በመከራም ደስ ይላቸውም ሲከፋቸውም ሲያገኙም ሲያጡም ባለ አቅማቸውና ሁኔታቸው ሁልጊዜ ፊሰቢልላህ ገንዘባቸውን የሚያወጡ ናቸው ሙስተቂን ማለት ይላል። ወልካዚሚን አልገይዝ እንደገና የሚያስቆጣና የሚያበሳጭ ነገር ሲያጋጥማቸው ቁጭታቸውን ዋጥ አድርገው ራሳቸውን የሚገዙና የሚቆጣጠሩ ናቸው እንጂ ተናደርን ተበሳጨን ብለው ወዳው በግንፍልተኝነት ወይም በግዛዊነት አላስፈላጊ እርምጃ የሚወስዱ አይሆኑም ማለት ነው። ወልዓፊነ አኒናስ ሰዎች በሚበድሏቸው ጊዜ ደግሞ ከመበቀሊቁን ይልቁንስ ይቅርታ ማድረግን የሚመርጡ ናቸው ታጋሾችና አስተዋጭ ማለት ነው። ወላሂ ዩሂቡ አልሙህሲኒን እና እንዲህ አይነቶቹ ባሪያዎች በጎ አድራጊዎች ናቸውና አላህም እንዲህ አይነቶቹን በጎ አድራጊዎች በእጅጉ ይወዳቸዋል ይላል። እና እንግዲህ ሙእሚን የሆነ ሰው መልካም ስነ ምግባርን ይከታተላል ማለት ነው። በማንኛውም ነገር ራሱን ጎርቶ ሌላውን ለመጥቀም ንዴት ውስጥ ያጋጥመው እንኳ በዛ ተናዶ ከስርዓት ውጭ የማይሆን ሁሉንም ነገር አስቦና መዝኖ የሚያደርግ ነው ሙተቅ የሚባለው ይላል። ወለዲነ አሁንም በተጨማሪ እነዚህ ኢባዱላህ አልሙተቂን ወይም ሙህሲኒን ማለት እነዚያ ናቸው። ኢዛ ፈዓሉ ፋሒሸተን አጸያፊ መጥፎ ነገር በሚሰሩበት ጊዜ ሰውናቸውና ሙተቂን ስለሆኑ ጭራሽ አይሳሳቱም እንደ መላኢካ አይባልም። የተሳሳቱና መጥፎ ነገር የሰሩ እንደሆነ አው ዘለሙ አንፉሰሁም ወይም ራሳቸውን የበደሉ እንደው የፊተኛው ፋሒሻ ማለት ሌላን ሰው የሚያስቆጣና የሚያስቀይም ስተት ተፈጸሙ ማለት ነው። የሌላን ሀቅ የሚነካ አው ዘለሙ አንፉሰሁም ማለት ደግሞ በራሳቸው ላይ ብቻ የሚያጥር ጥፋት ወንጀል የሰሩ እንደው ለምሳሌ የታዘዙትን ነገር በማጓደል ወይም ከተከለከሉት ነገሮች በመድፈር የተሳሳቱ ከሆኑ ዘከሩ አላህ ወዳውኑ እንደ ተሳሳቱ ጌታቸውን አላህን ያስታውሳሉ። የአላህ የከለከለውን ነገር እንዴት ፈራሁ ወይስ ያዘዘኝን ነገር እንዴት አጓደልኩ አላህ ፊት ምን ልሆን ነው በማለት ወዳውኑ በልቦናቸው የአላህ አዘማ ክብርና ልዕልና ይታያቸዋልና ያስታውሳሉ። ፈስተግፈሩ ሊዱኑቢሂም ወዳውኑ ታዲያ በጥፋታቸው ተጸጽተው ለጥፋታቸው ምህረት ይለምናሉ። ጌታ ይቅር በለኝ ተሳስቻለሁ ይላሉ እንጂ በዛው በጥፋታቸው ዝም ብለው አይገፉበትም ማለት ነው። ወመን ይግፊሩ ዱኑበ ኢላላህ ወንጀሎችን የሚምር ከአላህ በስተቀር ማንም እንደሌለ ያውቃሉና እናንተ ታልማርከይ በስተቀር የት ሊገባ ነው ጌታዬ ብለው በመጨነቅ ወደ አሁኑ ምህረትን ይለምናሉ። ወለም ሲሩ አላማ ፋሉ እና በሰሩት ስራ እስከ ዘለቄታው ድረስ አይቀጥሉም ወይም አንዴ ተሳስቻለሁ ብለው ተስፋ በመቁረጥ አይገፉበትም። ወደ አሁኑ በስተታቸው ተዘግተው በመመለስ ምህረት ይለምናሉ እንጂ ይላል። ወሁም ያለሙን እና እነሱ እንደተሳሳቱና እንዳጠፉ እያወቁ በጥፋታቸው አይቀጥሉም ይቅርታ በመጠየቅ ወደ አሁኑ ጌታቸውን ደጅ ይጠናሉ እንጂ ይላል ማለት ነው። እና እንዲህ አይነቶቹን እንግዲህ አላህ ስብሓነሁ ወተዓላ ምን አይነት ምላሽ ነው የሚሰጣቸው ከተባለ ኡላኢከ ጀዛኡሁም መግፊረቱን ሚን ረቢሂም፣ እንዲህ አይነቶቹ ተሳሳቶችና ወደ አሁኑ ተመላሾች የሆኑት ባሮች የእነሱም እንዳናወረታቸው ከጌታ የሆነ ምህረት ማግኘት ነው ይላል። ለእንዲህ አይነቶቹ አጥፎዎችና ተመላሾች ነው አላህ በቀላሉ ምህረት እንሰጣለሁኝ ብሎ ቃል የገባላቸውና የምህረት እድል ይኖራቸዋል። ወጀናቱን ተጅሪ ሚን ታህቲሃ አልአንሃሩ ኻሊዲነ ፊሃ፣ እንደገና ደግሞ ከህንፃዎቿና ከዛፍ ከአትክልቶቿ ስር የተለያዩ ጅረቶች የሚሰራጩባት ለምለምና በጣም ደስታ ፍስሐ የተሞላባት አትክልታማ ሀገርም የተዘጋጀችው ለእንዲህ አይነቶቹ ባሮች ነው ይላል። እነሱም የዚያ አይነት ጀነትና ጸጋ ከተረከቡ በኋላ እንደ ዱንያ ደግሞ ለአንድ ሰሞን ተደስቶ የሚቋረጥ ነገር ሳይሆን ኻሊዲነ ፊሃ፣ በውስጧ ለዘላለም ኗሪና ዘውታሪዎች ሲሆኑ ይደሰታሉ። ወኒዕማ አጅሩ ልአሚሊን፣ የእንዲህ አይነቶቹ ሰራተኞች ምንዳ ጀነት ምን ያማረችና የተዋበች ሀገር ነች በማለት ያደንቃታል ማለት ነው። እና እንግዲህ አላህ ስብሓነሁ ወተዓላ ሙእሚን የሆኑ ባሮቹን በዚህ በዱንያ ላይ እያሉ መጀመሪያ ኢማናቸውን ማስተካከል እንዳለባቸው፣ ካመኑ በኋላ ደግሞ በተቻለ ያህል የታዘዙትን ሁሉ እንዲሰሩ፣ ከዚያም ደግሞ የተከለከሉትን ነገር ሁሉ እንዲከለከሉ፣ ከዛም አልፈው ተርፈው ጀነትን ለማገኘት መልካም ስነ ምግባርን ሁሉ የራሳቸው ባህሪ እንዲያደርጉ ነው የሚፈልገው ማለት ነው። እና እነዚህን ነገሮች እንግዲህ ካሟሉ አላህ ስብሓነሁ ወተዓላ ጀነት እንደሚሰጣቸው ቃል ገብቶላቸዋል። ይህ ሁሉ ሆኖ ግን ሰው ናቸውና አልፈው አልፈው ሌላን ሰው የሚያስቀይም ስህተት ቢፈጽሙ ወይም ደግሞ በራሳቸው ላይ ብቻ የሚወሰን ጥፋት ቢያደርጉ ወዲያውኑ በጥፋታቸው ተደናግጠውና ተጸጽተው እስከተመለሱና ምህረት እስከለመኑ ድረስ አጥፍታቸዋል ብዬ በአንድ ጊዜ ተቆጥቼ የማሰናብታቸው አልሆንም። እነዚህ ምህረት እስከጠየቁ ድረስ ምህረት የምሰጣቸውና ከዛም ለመልካም ስራቸው ወረታ ጀነትን የማዘጋጅና የማስረክባቸው መሆኔን አረጋግጥላቸዋለሁኝ ይላል። ቀድ ኸለት ሚን ቀብሊኩም ሱነኑን ፈሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ልሙከዚቢን፣ ከእናንተ በስተፊት በዚች ምድር ላይ ብዙ የተለያዩ መንገዶች ወይም ልማዶች አልፈዋል ይላል። ማለት ምንድነው? አላህ ሱብሓነሁ ወተዓላ ይህችን ምድር ተፈጠረና የሰው ልጆችን በላዋ ላይ ታሰፈረባት ወዲህ በየጊዜው የተለያዩ ኡመቶች አልፈዋል። በእነዚያ ኡመቶች ደግሞ በኸይረኞችም ሆነ በሸረኞች የምትከተለው የራሴ የሆነ ልማድና ስርዓት አለኝ ማለት ነው። የማይናወጥ የሆነ ስርዓት አለው እና በዛ እንግዲህ በተለመደው ፍርአት መሰረት ለሰው ልጆች የሚበጃቸውም ነገር ሆነ የሚጎዳቸውም ተገልጦ ታውቋል። ፈሲሩ ፊል አርድ መጥፎውን እና በምድር ላይ ተንቀሳቀሱና መጥፎውንና በጎውን በማመዛዘን የታሪክ ማህደሮችን አስተውሉ። ፈንዙሩ ከይፈ ካነ ዓቂበቱ ልሙከዚቢን፣ በዚህ ባለፈ ታሪክ ውስጥ እውነትን ያስተባበሩና የካዱ የነበሩት ህዝቦች መጨረሻቸው ምን እንደሆነም ተመልከቱና አስተውሉ። ያው ሐቅ መስሎላቸው የካዱና ያስተባበሉት በዚህ ምድር ላይም በተለያየ አደጋ እንደተቀረጉ በዘለቄታውም ለጀሃነም እንደተዘጋጁ ነው ተደጋግሞ የተረጋገጠውና ከዚህ ታሪክ እናንተ መማር ይገባችኋል ባላቸው ነው። እና እንግዲህ በዚህ ምድር ላይ ያልተሰማ እንጂ ያልተሰራ ነገር የለም እንደሚባለው መጥፎም ሆነ መልካሙ በተደጋጋሚ ተሰርቷል። እና አላህ የሚወደውን ነገር በሰሩ ህዝቦች ላይ ምን እንዳደረገ ምን አይነት ውዳሴና አክብሮት እንደሰጣቸውና ለወደፊትም መልካም ዲን እንደጠጠራቸው ተረጋግጧል። ላጥፊዎቹና ለካሃዲዎቹና ለተንኮለኞቹ ደግሞ በዚህ ምድር ላይም በጥፋታቸው ሳቢያ የተለያየ አደጋ እንዳወረደባቸውና እንደቀሰፋቸው እንደገና ለወደፊትም ደግሞ ለዘለቄታው ከባድ ቅጣት እንደደገሰላቸው ተደጋግሞ ተገልጿል። ይህም ደግሞ በቃል ብቻ ሳይሆን በድርጊት ተረጋግጧልና ይህንን ለማረጋገጥ እናንተ በአካባቢ በተለያዩ ክፍለ ሀገሮች ተዘዋውራችሁ የሁሉንም ታሪክ አስተውሉና ተገንዘቡ። የዚያ ጊዜ ከማንኛው ወገን እንደምትሆኑ እናንተ ለመምረጥ ትችላላችሁና ነው የሚለው። ሀዛ በያኑ ሊናስ፣ ይህ አያ ወይም እንደ ይህ ቁርአን በጥቅሉ ለሰው ልጆች የሚጠቅማቸውን ነገር ሁሉ የሚገልጽና የሚያብራራ የሆነ መመሪያ ነው። ወሁደን እና ለህይወታቸው ሁለገብ የሆነ መመሪያና መመከሪያ ነው። ወመውዒደቱን ግሳጤም ነው፣ ከሚያጠፋቸውና ከሚጎዳቸው ነገር የሚመልሳቸው መገፈጫ ነው። እና ለነማን ነው መመሪያና መገፈጫ የሚሆነው? ሊልሙተቂን፣ ሊዒባድላህ ልሙተቂን፣ አላህን በእጅጉ ለሚፈሩና ፍቃዱን ለሚያከብሩት ወገኖች። ከዚህ ኪታብ የበለጠ መካሪና ገሳጭ ከቶውንም የለም ማለት ነው። ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين إن يمسكم قرص فقد مس القوم قرص مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين وليمحص الله الذين آمنوا ويمحق الكافرين أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين ولقد كنتم تمنون الموت من قبل أن تلقوه فقد رأيتموه وأنتم تنظرون ولا تهنوا ولا تحزنوا إن أنت أتداتم وأتزنوا وأنتم الأعلون إن أنت يبلعناتشو إن كنتم مؤمنين أمانوش تسكوناتشو درس إلا إذن بجي أبابال ودي أخر جمشا تاريك لمن لسنة ومالتنا የኦህር ለታንግሪ ባጋጠማቸው ስተት ወዳውኑ ጥላቶቻቸው ባልጠበቁት ሁኔታ ጥቃት አድርሰውባቸውና ተደናግጠው ስለነበረ በሉ አሁንም ተስፈታችሁ እንድትማሩ ብዬ ነው እንጂ አጋልጬ ልሰጣችሁ አይደለምና የበታችነት አይሰማችሁ አትዳከሙ፣ እንደገና በደረሰባችሁን ጉዳት አትዘኑ አላቸው አላህ። ምክንያቱም አሁን እንደዚህ ከሆነ ወደፊትም በዚሁ መልኩ እየተጠቃን እንሄዳለን የሚል ስሜት እንዳያድርባቸውና ሞራላቸው እንዳይዳሽቅ መጠበቁ ነው ማለት ነው። ወአንቱም አለውነ ኢንኩንቱም ሙእሚኒን፣ እውነተኞች አማኞች እስከሆናችሁ ድረስ ምንጊዜም በካህዲ ኃይሎች ላይ የበላይነትን የምታገኙት እናንተ ናችሁና አሁን በደረሰው ችግር ብዙ መደናገጥና የበታችነት ስሜትን መግባት አይገባም ማለት ነው። እኛም ተስኩም ቀርሁን ፈቀድ መሰልቀው መቀርሁም ምትሉሁ፣ በዚህ ዘመቻ በእናንተ ላይ ጉዳት እና ቁስል ሊደርስባችሁ ይህ ጉዳት እና ቁስል በእናንተ ብቻ ሳይሆን ጥላቶቻችሁም በተመሳሳይ መልኩ የዚሁ አይነት ጉዳት እና መቆሰል ደርሶባቸዋል። እንግዲህ አንድ ሰው የበታችነት የሚሰማው ጥላቱን ምንም ነገር ሳያደርግ ራሱ ብቻ ተጠቅቶ ሲመለስ ነው። እናንተ ግን እነሱንም አጥቅታችኋል፣ እነሱም አጥቅተዋችኋል። አቻ ነውና ጦርነት ሲባል ደግሞ ሁልጊዜ ይኸው ነው ባህሪው ማለት ነው። አንድ ቀን አንዱ ይጎዳል፣ ሌላ ጊዜ ደግሞ ሌላው ይጠቃል ማለት ነው። ወትልከ ልአያሙ ኑዳዊሉሃ በይነናስ፣ እነዚህ የድልና የወችል ቀናቶች ደግሞ በሰዎች መካከል በዚሁ መልክ ነው ቅብብሎች የምናደርጋቸው። የውሙን ለቅ ወየውሙን አለይክ እንደሚባለው በምሳሌ አንድ ቀን ለአንተ ይውልልሃል፣ ሌላው ቀን ለአንተ ላይ ይውልብሃል ይባላል። ስለዚህ የኡሁር ለታ በደረሰባቸው መጠነኛ ጉዳት እንዳይደናገጡና ወደፊት ፍርሃት እንዳይሰማቸው አላህ ስብሓነሁ ወተዓላ የሞራል ድጋፍ እየሰጣቸው ነው ማለት ነው። የዚህ አይነት ሁኔታ ምንጊዜም ያለ ነው። የአላህ አሰራር ወይም ያው በተፈጥሮ ሕግ አንድ ቀን መጠቃት መጎዳት፣ ሌላ ጊዜ ደግሞ ማጥቃት የተለመደ ነውና ዛሬ በደረሰባቸው ነገር መዳከምም ማዘንም አይገባችሁም፣ በርቱ አላቸው ነው የሚለው። وليعلم الله الذين آمنوا ويتخذ منكم شهداء እና በዛሬው ዕለት የዚህ አይነት ጉዳት እንዲደርስባችሁ ያደረገው አላህ ሱብሓነሁ ወተዓላ ከእናንተ መካከል ትክክለኛ አማኞችን ለመለየት ነው። ያው አማኞቹን እነማን እንደሆኑ ሰዎች በርሳቸው ተሸፋፍነው ያው ኸይረኛው ሸረኛ ሸረኛው ኸይረኛ እንዳይመስል በዘቢር ተፈትኖ ማን ማንነቱን እንዲታወቅ يتدرج مكرانا وما لدنا ويتخذنكم شهداء عندنا دمو سنانك متاكل أجراتكو يدرسباتكوون عندو ترهموت كم يموتو يكبر موتن بموتنا شهداء وج سمعتات اندهونو فلقونو إن حمزان إن مصعب بن عمير يمساسلو تنجرنوش يوم موتاكو سلما يتر أجراتكو درسالنا بسبيل الله عند موتنا بجنة هلا ما رجل بأجنو أصبونه يعني أدردون جي إن أنت لم أهداتنا لم أطلعت هيدا للميلة والله لا يحب الظالمين إن من قزيما الله بدلن أن مشرك يهونو وزنوشن أي وداتشون أولا مشرك وشو يتوسن الجمسلة فتاتشو إن سنو وداتشونه إن أنت ألتونه يملك مثل بأس وشو ظالموشن ما لسم مشرك وشن الله سبحانه وتعالى ثمانيهم بوتان نهنيطا عندما يودى الشوء يرقى الجيد الله الشوال فلذي إن أنتنم تألتوا النسون وودوا صايحون فإن أنت مكاسكت نشتك مجي أدبا الشوء لنا فستم أمان يهونوتن فلذي ستنا لما ليجنا لما ترسر عند جناد الموع أجل أسيد الرسد با الشوء يهو بتوستنوا مسارك شو شهادة أجنتو اندي موتو لما أدرك فبلو يتوستد إرمجانجي كثير لما وجد ان انت لما اطلعت مصرواتشو لو ودفتم بذي ملك انجدو يا اللهم ايرجان كوانا ما من واقع لن بلاتشو يمدك منا يمازن هنيتان دا يتسماتشو الى وليوم احس الله الذين آمنوا كان انت مساكل دقمو آمان يهنتون وزنوتش لات اراتشونو ما لسم سوكي بالمسكم ستتاياتاو منها اندان بكتت فاستمو كوانا بذي بفتنو كفارا لعرق اللاتشونا مسؤول يا رجال تفضل قونا ولا وهم يا أمان يسون كفل وهم ينسون كامب كمنافق وش ليات أدعو فضل قونا منافق وش الناتك اتلين يا أمان يسون تدبر عالكو بسلامنا بالاستاذية سواء لجم يكم نظر الناس مستاو يفتنا بميمت عزيزيزين تكتلين يا مؤمننا يا أسمستاو يلليات لمالكنا وهم حتى الكافرين عند جنابة قوادا يدمو كهادي وشين الله سبحانه وتعالى أجزنا أجزو إن السلم يمير داشتو إنه يمير كفاتشو أسمسلو ملسو ليادك أجزو إنه ليهود ماشتو فلقو نونجي بذي جمشا يتكستو هنيتا إن أنتن مرالاتشوني يمينتانا تسفاتشوني يمياتسمون يلبتتم ميلا أم حسبتم مستلاتشونا أن تدخلوا الجنة جنة يمتقفو ولما علم الله الذين جاهدوا منكم الله كما انت مساكر كرباتشو يمتاجلوتنا ويعلم الصابرين عندنا بمدرسباتشو مكرا بالبكرنت يمرامدوتن تاكازوتش ليتو سايوك اندو زنبرو بشفنو كلاتشونم الله سبحانه وتعالى اكبسسو جنة يمياسرباتشو مسرواتشو اندونا اندات كتاساتو الله سواسن جنة يمياسرباتشو እዚህ ዱንያ ላይ በተለያዩ ትእዛዞችና ወይም በተከለከሉ ነገሮች አማኞችንና አስመስታዎችን በፈተና በገቢር ለይቶና አበጥሮ ነው እንጂ ሁሉም ሰው ጀርቅ ለብሶ እንደሚባለው ሙናፊቁንም ሆነ ሙእሚኑንም ላኢላሀ ኢለላህ ስላለና አንዳንድ እስላማዊ ተግባራቶችን ስላከናወነ ሁሉንም አግለጽቶ ጀነት የሚያስገባው እንዳይመስላችሁ የዚህ አይነት ፈተና አጋጣሚዎች እየመጡ ይለያሉ እንጂ ነው የሚለው ولقد كنتم تمنون الموت من قبل ان تلقوه كان قد يموتن اندزي ساتجنايوت مالكن يموت ملكت قرنتن ساتتاونا ساتتاجنيت بزي بزي عينت مموتن بيرتطو تمنونا تجاكلت نبر ايدلم اندهيرا يبيتري زمشا يابلطاچو سمسا سايتل بمطا ايالو بدام غغوت نبرطاچو ثارا كان قد يم يزي عينت مدرك انديكفط እንዴ በድር ሷዳዎች ለመሆን ሁላችሁም ትጓጉና ትመኙ አልነበረም እንዴ? ፈቀድራይቱሙ ያንኑ ስትናፍቁትና ስትመኙት የነበረውን የሻዳ ሞት ዛሬ ይሄው ባይናችሁ አያችሁ። ዋንቱም ተንዝሩን ለክናንታ አይናችሁን ከፍታችሁ በማስተዋል ምልክቶችን ትታው እንደገና አጥፊ ያጠበቃችሁት ነገር የተፈጠረ ይመስል መደናገጡን ምን አመጣው? ይሄ የተጠበቃችሁትና የናፈቃችሁት ነገር ነው የተከሰተው። እንግዲህ የበድርለታ ብዙዎች ሰሃቦች አልተሳተፉም አልተሙም የድንገት ነገር ስለሆነ የኦርለታ ግን ከዛ በተሻለ መልኩ ቀደም ብሎ ስለተነገረ አውቀዋል። አዳዛ ችግር በሚያጋጥማቸው ጊዜ እንደገና የዚህ አይነት ፈተና እንዴት ደረሰብን በማለት ተደናገጡ ማለት ነው። ይህ ነገር እንደሚመጣ ቀደም ብላችሁ ተማወቅም አልፋችሁ ትናፍቁት ነበር አይደለም እንዴ? ያንኑ ታዲያ የተመኛችሁትን የሸሃዳ ሞት ዛሬ ደርሶ ስታዩት እንደገና መደናገጡን ምን አመጣው? ያው የተመኛችሁት ነገር እንጂ አዲስ ነገር አይደለምና ነው የሚለው። وما محمد الا رسول قد خلت من قبله الرسل فاما تعقتل انقلبتم على اعقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين وما كان لنفس ان تموت الا باذن الله كتابا مؤجلا ومن يرد ثواب الدنيا نؤته منها ومن يرد ثواب الاخره نؤته منها وسنجزي الشاكرين وما محمد الا رسول قد خلت من قبله الرسل نبي محمد دغما عليه الصلاه والسلام كبستفيتو بزو ملكتኞች يقدموتና ያለፉ የሆነ አንድ ملكተኛ እንጂ ሌላ አይደለም ይላል። እና ይሄን ያለበት ምክንያቱ የዘይ ኡሁድ ዘመቻዬ ጥላቶች ነብዩን ገለናል የሚል የውሸት ፕሮፓጋንዳ አሰራይተው ስለነበረ ያንን ሲሰሙ ደግሞ ሰሃቦች መሪያችን ተደገደሉ ማምኑ አጋለን በማለት ተደናገጡና ተበራገጉ። እና አሁን የዛይነስ መርዶ ብትሰሙ ታዲያ መሐመድ ቢሞት ምንድነው አለ። አላህ በሱ አመለካከት እንግዲህ ሁሉም ተው በደረጃ ይበላለጥ እንጂ ዝሮ ዝሮ ከባርነት ስለማያል መሐመድም እኮ አንድ መልእክተኛና አገልጋይ ነው። እሱ ሞተ ተብሎ ቢነገር ፈርዶን ቢሞት ታዲያ እናንተ ለዓላማችሁ ለተውሂዳችሁ ነው እንጂ ምታገሉት ለግለሰቡ ነው እንዴ? እሱ የሞተ እንደሆነ አፈ ኢማት ልክ እንደተባለው አለቃችሁ ወይም መሪያችሁ መልእክተኛው ቢሞት አውቁት ይላል። ወይም በጥላት እጅ በጦር ሜዳ ቢገደል እንቀለብቱም አላ አቃቢኩም ዓላማችሁን ትታችሁ እንደገና ወደ ኋሊት ልትመለሱ ነው ማለት ነው ይላል። ወመን የንቀሊብ አላ አቂበይ በዚህ አይነት አጋጣሚ ተደናግጦ ወደ ኋላ በተረከዙ የሚንሸራተትማ ካለ ፈለየድረላ ሻ ይህ አይነቱ ራሱን ነው እንጂ የሚጎዳው አላህን ምንም ሊጎዳ አይችልም። ወሰይጅላሁ ሻኪሪን አላህ ግን ስብሓናሁ ወተዓላ ተባሮቹ አመስጋኝ የሆኑትን ምንጊዜም ተገቢ ወረታቸውን ይከፍላቸዋልና ይመነዳቸዋል ይላል። ይህ የመጣበት ምክንያቱ እንግዲህ የኡሁድ ዘመቻ አፍላ አውደ ውጊያ ላይ እያሉ ጥላቶች የሚያስቀድመው አመች ቦታ ይዘው ስለነበረ ጉድጓድ እንደዚህ ጎርፍ የቦረቦረው ቦታ ነበር ይባላል። ወይም ጥላቶች ቀደም ሲል ቆፍረው ሳር አልብሰው ተላይ ላይ አፈር ነስንሰው እንዳይታይ አድርገው አጥምደው የቆዩት ጉድጓድ ነበረ። ነቢዩ አለይሂ ሰላቱ ወሰላም በውጊያው ላይ እያሉ ሳያስቡት ያንን የገደል አፋፍ ሲረጡት ተናደና ይዟቸው ወደታች ወረደ። ልክ ሰሃቦች ከኋላ እየተከተሉ እያሉ ከፊታቸው ሲሰወሩባቸውና ድምጣቸውንም ሆነ ዛታቸውን ሲያጡ ተደናገጡ። የተሄዱ ወደቁ ሞቱ መስሏቸው ማለት ነው። ይህ ጊዜ ደግሞ ከጥላቶች አንዱ መሐመድን ገደልኩኝ የሚል መፈክር አሰማ። የዛ ጊዜ ውጥንቅ ስለሆነ ነገሮችን በሚገባ ማስተዋል ስለማይቻል ታይኑ ተሰውረው ድምጣቸውም ጠፍቶ እንደገና በጥላት በኩል ገደልኩት የሚል መፈክር ሲሰማ እውነትም ይህ ሰውዬ እንግዲህ ተገለዋል የሚለው ድንጋጤ በብዙዎቹ ስሜት ውስጥ ተሰራጨ ማለት ነው። ወዲያውኑም ከመደናገጣቸው የተነሳ ወደ ኋላ የማሸሸግና የመሸሽ ሁኔታ ተከሰተ። እሳቸው ግን እርግጥ ለጊዜው እዛ ብርግግ ውስጥ ይግቡ እንጂ አልሞቱም፣ በጥላት አልተገደሉም ማለት ነው። እዛ ሲገቡ ግን ተታች ድንጋ መታቸው። እንደገና በላያቸው ላይ የብረት ባርኔጣ ነበረ። እሱን በኃይል ጉድጓዱ ሲገጨው ሂዶ ከሰውነታቸው ላይ ተቸከለ በቀንጥና በቅንጣቸው። ያ በጣም ጎዳቸው። እንደገና ሰሃቦቹ ደጋግፈው አውጥተው አብረው የነበሩት እነ ጦልሃ አዝለው እንደዛ አወጣቸውና ቆመ ድንጋ ላይ ቁመው እንደገና ራሳቸውን በማጠናከር ኢለየ ኢባዱ ኢባደላህ አነ ረሱሉላህ እኔ አላህ መልእክተኛ በህይወት በጤንነት አለሁኝ ምጦረ ተሰባሰቡ ብለው በመጥራት መልሰው እንደገና ሊያሰባስቧቸው ቻል። ታዲያ የዛ ጊዜ ለምንድነው የሸሹት በሚባልበት ጊዜ ለዓላማ ለተውሂድ ከሆነ ከሰው ሞትና ሽረት ጋር መያያዝ የለበትም። ሰውየው እንደተባለው ቢገደል ወይም በሌላ ምክንያትም ቢሞት እሱ ከሞተ ምንም ትግል መቀጠል አይቻልም ብላችሁ እንዴት ትሸሻላችሁ? የዚህ አይነት ዓላማ ነው እንደ ያስተማርናችሁ ብሎ ነው የሚወቅሳቸው አላህ ሱብሓነሁ ወተዓላ። በጣም የሚገርም ነው። እንደ አይነቱ ጥንቅትና ፈተና ደርሶባቸው የነቢዩ መሞት እንኳን ከዓላማችሁ ወደ ኋላ ሊያረጋችሁ አይገባም ይላል። ይህ የተውሂድን እንግዲህ ክብደት ነው የሚያሳየው። ለተውሂድ የተሰለፈ ሰው መሪው እንኳ ቢሞት መደናገጥና ወደ ኋላ መመለስ የለም። መሪው አብዱላህ መሐመድ ረሱልላህ እንኳ ቢሆንም እንኳን ከዛ በታች ያለ መሪ ነው የሚለው። ታዲያ እሱ ሞተ ወይም ተገደለ የሚል ቃል ብትሰሙ ይህ ነገር እውነት ቢሆንስ ወደ ኋላ መመለስ አለባችሁ እንደ? ይህንማ የሚያደርግና የሚመለስ ካለ ራሱን ነው የጎዳው። አላህ ግን እሱ በመመለሱ የሚጎዳው ነገር የለም፣ አላማውን ሁልጊዜም ተፈለገው ወገን እንዲሰምር ያደርገዋልና ማለት ነው። ወሰይጅድላሁ ሻኪሪን እና አላህ ስብሓነሁ ወተዓላ ተመላሽና አፍራሾቹን ሳይሆን እስከ ዘለቄታው ድረስ የሰጣቸውን ጸጋ ተገቢውን ምስጋና እና ወረታ የሚከፍሉትን ባሮቹን ምንዳውን ያሰፋላቸዋል በማለት የዚህ አይነት ስህተት እንዳይደግሙ አስጠነቀቃቸውና አስተማራቸው ማለት ነው። ወማ ካነ ሊነፍሲን አንተ ሙተ ኢላ ቢኢዝኒላህ። ደግሞ ነቢዩም ሆነ እናንተ ማንኛውም ሰው አጀሉ ካልደረሰ በስተቀር ወይም ከአላህ ፍቃድ ማንም ነፍስ አትሞትም። ይህንንም አውቃቸዋል በቀደር አምናቸዋል እና ማለት ነው። ስለዚህ ማንኛውም ነፍስ ካለቀኗ የማትሞት መሆኑን ካወቃችሁ መደናገጡን ምን አመጣው? በአላህ ፍቃድ ነው ሁሉም ነገር የሚሞተው። እሱ ሙት ባለበት ቀን ሁሉም ሰው ሊያልፍ አይችልም። እሱ ካላለ ደግሞ ዓለም በሙሉ ቢረባረብ ማንንም ነፍስ ሊገላት አይችልም ይላል። ኪታበን ሙአጀላ እና ይህ እድሜ የሚባልን ነገር አላህ ለእያንዳንዱ ሰው በወቅት የተቀጠበ ቀጠሮ አድርጎታል። ያው ዘሬ ይህን ያህል አመት፣ ይህን ያህል ወራት፣ ይህን ያህል ቀናት፣ ይህን ያህል ሰዓት ይኖራል ብሎ ወስኗል። ከዛች ፍንክች ማለት የለም ማለት ነው። ወመን ዩሪ ሰዋብ ዱኒያ ኑእቲሂ ሚንሃ። በዚህ በዲን እንቅስቃሴ የዱኒያን ጥቅም የሚያስብና የሚያልም ሰው ካለ የዙ የዱኒያውን ጥቅሙን የፈለግነውን ያህል እንሰጠው ይሆናል። እንግዲህ አንዳንድ ሰው በዲን ስም የሚነግድ አለ ማለት ነው። ሙጃሂር ነኝ እያለ ግን በውስጥ ስሜቱ ዝናን፣ ስምን፣ ክብርን ለማትረፍ ብሎም ደግሞ የምርኮ ገንዘብ ለማግበስበስ ብሎ የሚንቀሳቀስ ካለ ይህ እንግዲህ አላማው ውስን ነውና ከዚቹ ከምድራዊቱ ህይወት እያለ የሚገባውን የልፋት ዋጋውን እንሰጠው ይሆናል። ወመን ዩሪድ ሰዋበ ልአኺራ የመጨረሻዋን ዓለም ምንዳ የሚሻና እሷን እንደ አላማ አድርጎ የሚንቀሳቀስ ደግሞ ኑእቲሂ ሚንሃ ከዛ ከዘላቂው አላማ ዋጋ እንለግሰዋለን፣ ጀነትን ማለት ነው። ወሰነጅዚ ሻኪሪን ለማንኛውም እኛን የሚያመሰግኑ የሆኑ ባሮቻችንን ተገቢ ምንዳቸውን እንደምንመነዳቸው ነው ይላል። وكأين من نبي قاتل معه ربيون كثير فما وهنوا لما أصابهم في سبيل الله وما ضعفوا ما استكانوا والله يحب الصابرين. وكأين من نبي قاتل معه ربيون كثير فنبيات سنت الناس انت الخوال كهم قدام لال بتعام بزنا بركات وشناكشو قاتل معه النجا نبي اشجارا يتجدل الله شيئونا ربيون كثير ብዙ የዲን ሊቆችና አዋቂዎች እና እነዚያ የነቢይ ተከታዮች ሰማዋሃኑ በጦር ሜዲያ ባጋጠማቸው ጥቃትና ችግር የበታችነት አልተሰማቸውም፣ አልተዳከሙም፣ ለጥላትም አልተንበረከኩ። ሊማ አሳበሁም ፊሰቢልላህ በአላህ መንገድ ላጋጠማቸው ችግር በቀላሉ የበታችነትን አላሳዩም። ወማ ዶዑፉ አልተዳከሙምም። ወመተካኑ ለጥላትም አልተንበረከኩ። ወላህ ዩሂቡ ሳቢሪን እና አላህ እንዲህ አይነቶችን ታጋሾች ታጋዎች ይወዳልና እናንተም የእነዛን ታሪክ መመለስና ማደስ ነው እንጂ የሚጠበቅባችሁ ከእነዚያ አንሳችሁ መገኘት አይገባችሁም። በሚያጋጥማችሁ ችግር በብርታት መቀጠልና እንደገና ወደ አመርቂ ውጤት መሻገር እንጂ አንድ ችግር አጋጠመን ብላችሁ በቀላሉ መዳከምና ተስፋ መቁረጥ